አጭር ስለክር ፕሮግራማችን ተከታታዮች፣ ዛሬም እንደተለመደው ብዙዎቻችን ስለዘነጋ ነው ስለ ወላጅ ሀቅ ልናስታውሳቸው ወደድን። የረመዳን ወር እየተቃረበ እንደመሆኑ መጠን ለወላጆቻችን ለረመዳን ምን አዘጋጅተናል በሚል ርዕስ ኡስታዝ መሐመድ ሙስጠፋ ከፍትር ሬዲዮ ጋር ቆይታ አድርገዋል። ሙሉን ቆይታ በጥሞና ይከታተሉት። የፍትህ ሬዲዮ ፕሮግራም ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬው ፕሮግራማችን የሚሆነው ኢንሻአላሁ አዘ ወጀል ለሁላችንም አንድ ጥያቄ ማቅረብ እፈልጋለሁ። وهو ما اعددنا في رمضان لوالدينا ለወላጆቻችን ከባዱ እንግዳ ረመዳን እየመጣ ነውና ያለው ለነሱ በዚህ በረመዳን ወር ምን አዘጋጀንላቸው በሚደረስ ነው ኢንሻአላሁ አዘ ወጀል የምንቆየው። أيها الأحبة رمضان شهر كرم وشهر جود وشهر التراحم رمضان يشهر النسوار يمشى ورن يمتزادن ورن ومستدقوا رجل ومستازنوا رجل جمه كمان نبلا يستازن الذي يجبه كمان نبلا يبلا يعلن نبرتا شنن بلوم حياتا شنن ظهروا للنسو للنظر بالله شيء يجبه كالله سبحانه وتعالى قتلوا ولا جلتشاتشن نحسو نزيهم ولا جلتشاتشن بتلك يأخر على ويوم ويتعلم من الأيام من النور واندم من أهدوك رمضان ذنبي مدعبت بدي الله عدلون بنصر النسو قال كتب لن رمضان النسو ما تقفى مشهد مالك تلك الجل نبه جني على من تعلمونه النسو لله أجر نال إله أجر يمن النسوهم كهنا لبرمضان النسو من لنظر قلت لك تزقات جن يمي لهم تيجي ولا كنم راقشن لنسيب يقبال جناتهم የረመዳን ወር ቀደም እንዳልኳችሁ የመጫና የመተዛዘኛ ወር ነው ብለናል። ራስ ወላጆቻችን አገር ላይ ያሉበትን ዓለም ትላንትና ከአገር ከመውጣታችን በፊት እኛ ኑረንበት ስለነበረ በምን መልኩ ነው እየኖሩ ያሉት ስለሚለው ሁላችንም በየቤታችን ሐላችንን ጠንቅቀን እናውቀዋለን። የቤተሰቦቻችንንም ሐል ጠንቅቀን እናውቀዋለን። የአላህ ችሮታው ነው እኛ ወደ ውጩ ዓለም መጥተን አቅም በመከደ ራሳችንን ችለን ብሎም ሌላውን ለመርዳት አቅም አላሁ አዘ ወጀል ሰጥቶን ወላጆቻችንን ሁሌ የማናስታውሳቸው ሁሌ የማናስባቸው የሆነ እንደሆነ ምናልባት ብር ልንቆጥር እንችላለን፣ ምናልባት ልጅ ልንወልድ እንችላለን። የምናሰባስባቸው ብሮችም ሆነ በመላ ርዝቅ በመባል የሚታወቀው ሁሉ ወላጆቻችንን የምንዘነጋና የምንረሳቸው ከሆነ ሙባረክ አይሆንም፣ በረካ አይኖረውም። ቁጥሩ ሊበዛ ይችል ይሆናል፣ ነገር ግን በረካ አልባ ነው የሚሆነው። ወላጆቻችንን የምናስተዋቸው ከሆነ እነሱን የምናስደስት ከሆነ አላሁ አዘ ወጀል በሰጠን ንብረት ላይ በረካ ያኖርበታል፣ በልጆቻችን ላይ በረካ ያኖርባቸዋል፣ ሀያታችንን ሙባረክ ያደርጋታል። አልያ ግን በረካ የሌለው ክንክን ያለ ህይወት ነው የምንኖረውና የትኛውም ሰው ሙባረክ የሆነች የተቀደሰችን በረከት ያላትን ህይወት መኖር ይፈልጋል። መፍትሄው ሁሌ ወላጆችን ማስደሰት ነውና በተለይ በተለይ በረመዳን ወር ደግሞ የበለጠ ልናስደስታቸው ስለሚገባ ከዛሬ ጀምሮ ሁላችንም ራሳችንን ልንጠይቅ ይገባል። ማዘ አዕዘዝ عندنا في رمضان لوالدينا رمضان ولوالدتاتشن ምንድን ነው ያዘጋጀንላቸው ከዛሬ ጀምሮ የሚለው ሁላችንም ራሳችንን ልንጠይቅ ይገባል ታዲያ ሐቂባ አላህ عز وجل ለወላጆች ልጅ ቦታ ሲሰጣቸው የሱን መብት ከነሱ ጋር ከነሱ መብት ጋር አያይዘው ነው በቁርአን ብዙ ቦታ ላይ የተጠቀሰው ስለዚህ አላህ Subhanahu wa ta'ala ያከፈለው ነገር ማለት የሙእሚንነት መገለጫ አላህ عز وجل ያከፈለውን ማክለል የሙናፊቅነት ወይም የካህድነት መገለጫ ሊሆን ስለሚችል ለወላጆቻችን ያለን ቦታ እጅግ በጣም የከበደና የላቀ ሊሆን ይገባል። ቅድም መግቢያው ላይ እንዳልኩት እዚች ዓለም ላይ ሀያታችንን ሙሉ በሙሉ ልንሰጥላቸው የሚገባ ከአላሁ ስብሓነሁ ወተዓላ ቀጥሎ ወላጆቻችን ናቸው። ለወላጆቻችን ሁሉ ነገር መሆን ስላለበት አሁን ደግሞ እንግዳው በሚመጣበት ጊዜ ይህንን እንግዳ አቀባበል ለማድረግ ውስጣቸው ሌላ ነገር ማሰብ የለበትም። ውስጣቸው ማሰብ ያለበት የረመዳንን ወር እንዴት ተቀብለን እንዴት አስተናግደን አላህ በሚፈልግ አይነት መልኩ እንሸኛለን ስለሚለው ብቻ መሆን አለበት ጭንቀታቸውና ጥበታቸው። ካልሆነ ግን የኛ እርዳታ ካልታከለበት የሚፈልጉትን ነገር ያላሟላንላቸው እንደሆነ ረመዳንን ተቀብሎ ማስተናግዶ ከመሸኘት ይልቅ በረመዳን ወር ላይ ልጆችን ምን አበላለሁኛ አፍጠር ምን ይሆናል ሱሑር ምን ይሆናል ስለሚለው ጭንቀትና ጥበት ይረክባቸውና ጾም ግማሹን ይቆማሉ፣ ግማሹን ግን ሀሳብ በሀሳብ ይሆናሉ። ትናንትና እኛን ለማሳደግ ሀሳብ ውስጥ ገብተዋል፣ እኛን ለማሳደግ ለፍተዋል፣ ደክመዋል። ዛሬ ደግሞ እኛ ከደረስንላቸው በኋላ አይዟችሁ፣ ትናንት የለፋችሁት ይበቃችኋል፣ ዛሬ እኛ አለንላችሁ፣ አብሹ የማንላቸው ከሆነ ነግበኒ ነውና እኛም ወልደን ደክመን አሳድገን አይዞ በርታ አብሽር የሚለንን ልጅ ስለምናጣ ጠንቀቅልንል ይገባል። አዩሃላ ሒባ አላሁ ስብሓነሁ ወተዓላ የወላጆችን ሐቅ ወይም የነሱን መብት ከሱ መብት ጋር አያይዞ እኩል መብት እንዳላቸው አድርጎ ነው የገለጸው። ቢማዕና ለአላሁ ስብሓነሁ ወተዓላ አመስጋኝ ባሪያዎች መሆን እንዳለብን ሁላችንም እናምናለን። ለወላጆቻችንም አመስጋኝ መሆን እንዳለብን ግድ አድርጓል አላህ። አንሽኩርሊ ወሊዋልደይከ ብሎ አለ። እኔን አመስግነኝ ወላጆችህንም አመስግን ብሎ አለ አላሁ ስብሓነሁ ወተዓላ። ኢዘን አላሁ ስብሓነሁ ወተዓላን በመገዛት እናመሰግነዋለን፣ ወላጆቻችንን ደግሞ በመቃደምና በማስደሰት እናመሰግናቸዋለን። እንጂማ ወላጄ እናንተ እና እኔን ወልዳችሁ ስላሳደጋችሁን እናመሰግናለን ሹክረን ማለት አለ። ጌታዬ አንተ ደግሞ በዚች ምድር ላይ እንድኖር ስላደረከኝ አመሰግናለሁ ሹክረን ማለት አለ። ለሁለቱም የሚገባቸው መብት መስጠት ነው። አምላካችንን በመገዛት ማመስገን፣ ወላጆቻችንን ደግሞ በመካደምና በማስደሰት ማመስገን። ካልሆነ ግን يقولون قال ابن عباس رضي الله عنه وارضاه الله سبحانه وتعالى الذين امسكن ولادوتشاتين ما مسكن بلوا على ذلك من شكر الله ولم يشكر والديه فلم يقبل منه شكره العكس بالعكس الى الله انا مسكن ولادوتشون يما يمسكن مسكانهم الله اي كفلهم من مال الله انت مسكن ولادوتشون يمياكفاكونا ለምን ቀኑን እየጾመ ለሊቱን ቆሞ እየሰገደ ለምን አድርም? ወላጆቹ ያዘዘው አላህ ዒባዳውን አይቀበለውም ይቆጣዋል ብለዋል። ለምን አሪቡ ወአሪቡላህ ማዕሩፈ ወልደይ ወፈቅሁ ማሰሐቲሂማ የሚል አጠራ አለ። የአላህ ሱብሓነሁ ወተዓላ መውደድ ከወላጆቹ ውዴታ ጋር የተያዘ ነው። የወላጅ አላሁ አዘ ወጀል ቁጣ ከወላጆች ቁጣ ጋር የተያዘ ነው የሚል ሐዲስ አለ። ወላጆቹ ያዘኑበት፣ ወላጆቹ የተቆጡት፣ ወላጆቹ ያፈረፉትም አላሁ አዘ ወጀል አይወደውም ይጠላዋል የሚል ሐዲስ ስላለ ሁላችንም ራሳችንን መጠየቅ አለብን። ጥሩ ወላጆቻችን በእኛ ተደስተው ብንያዙ አይዟችሁ በርቱ እያልናቸው ነው ያለ ነው። አቅሙ ያለን እየሰጠን ያለንን ደግሞ በምላሳችን አይዟችሁ በርቱ ደርሰንላቸዋል፣ አይዟችሁ እንረዳቸዋለን እያለን ተስፋ እየሰጠናቸው ተስፋ ዳር ጥፋት ዛሬ ደግሞ ልጄ ውጭ ሀገር ነውና ያለው ልጄ ውጭ ሀገር ነውና ያለችው ምን ደረሰባት ምን ተፈጠረ ምን ሆነ በደህና ነው ወይ ሰላም ነው አልደወለም ወር ሆነው አምስት ወር ሆነው ብለው እንዲጨናነቁ ነው ያደረናቸው ነው ወይስ በየጊዜው እየደወለ አይዟችሁ አለሁ ኢንሻአላህ አልክላችኋለሁ እያል ተስፋ እየሰጠን ያለ ነው ሁላችንም ራሳችንን ልንጠይቅ ይገባል በተለይ በረመዳን ወር ደግሞ ምን ባዲ አውላ የበለጠ ልዩ ቦታ ሊሰጠው የሚገባ ነገር ነው ልመር ከፍ ያደርገው ምን እንዳረጋጋላችሁ ሱረቱ አልኢስራእ ላይ አዑዙ ቢላሂ ሚነሽ ሸይጧኒ ወሊን ወጣረቡከ አላ ተዕቡዱ ኢላ ኢያሁ ወቢል ወሊደይኒ ኢሕሳና ኢማ የብሉገን አጀብ! ይሄ ነው ብሎ ማለት በደላል አጥቶ እንግዲህ ዋን ዋን ዋን በተለይ ሴቶች ልብ ብላችሁ አስቡ። ብዙም ጊዜ ከእናት ጋር አብሮ የሚኖሩ ደስተኞች የሚኖሩ ሴቶች ዘንዳ ስለሚሆን አብሮ ስለሚኖሩ ሴቶች ደግሞ በሆነ ነገር ከተጎጡ ኢሞሽናል ስለሚሆኑ ስሜታዊ ስለሚሆኑ ወላጆቻቸው በሆነ ነገር ያስገፏቸው እንደሆነ በተለይ ወላጆች ደግሞ ትንሽ ሸምገል ካሉ እንዴት ነው አድርጎ የሚያመናጭቋቸው ሁላችንም የምናውቀው ነገር ነው። ጠጭ የሚባለው ሀገር መሀል ግን ኢብኑ አባስ ረዲየላሁ አንሁ ወፈና እጥማ ተርባሉ ጀነ አባይ ፍሄዳ ተራገም ዛው ሰውዬ ላይ ወይም ወራጅ አላህ ዘንዳ በዛይ ተብሎ ይጣፈበታል ነው። ለምን እንደሆነ ታውቃላችሁ? እስቲ ማን ነህ አንተ? አንድ መንግስት አጠገብ ወይም በጣም ክብር ንጉስ የምትለው ሰውዬ አጠገብ ኩታን ወይም ነጠላሽን አንስተሽ ፊትለፊቱ ላይ ታራግጫለሽ? አበደን አያደረግም። ለምን እንዴት ይደረጋል? ይተከበረ ሰው እያደረ ልብስ ይራገፋል ፊትለፊቱ ላይ አበራ ይደረግ እንኳን ልብስ ማራገፍ አይደለም። እጃችንን የምናሳርፍበት ቦታ አይደለም የምናለው። አንድ ጸጉራችን እናጣለን፣ ሌላ ጊዜ ወገባችን እንዛለን፣ ሌላ ጊዜ እንደዚህ እጃችንን የምናሳርፍበት ቦታ እናጣለን አጠገባቸው ላይ ስንሆን። ለምን? በጣም ከማክበራችን ብዛት የተነሳ ወይ መንግስት ነው ንጉስ ነው ወይም ሀብታን የሆነ ክቡር ሰው ነው። ግን ወደ ወላጆቻችን ስንመጣትን ቦታ አንሰጣቸው ማናቆላቸው እናሳርገን እንደፈለግን እንናገራለን። ኢስላም ከማንም በላይ ልጅ ምድር ላይ ሊከበር የሚገባ ከማንም በላይ ልነት ልንሽቆጠቆጥለት እና ልንፈራው የሚገባ ወላጆቻችን እንደሆኑ ነው የሚያቀምርበት ኢስላም። ግን ኢስላምን ስላልተረዳን የምንፈራውና የምንሽቆጠቆጠው ለሌላ የምንዳፈረው ወላጆቻችንን። قال سبحانه إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف. من أربعة وثلاثة أنت زندا إما يبلغن عندك الكبر أنت بحيوت نورا وإنما من يعني بحيوت نورا ولا يمتشن الله عز وجل أني سنفعته أرسلتو إلينا ترجي ومنهم فسيدي لهم أنت بحيوت الله أمنه የወላጆች ያንተ ተረጂ ወይም ያንቺ ተረጂ በሚሆኑበት ጊዜ ያንተ ሰው ልጅ ፈርማና እንናገረው ነገር መቆጠር ያስፈዋል። ያስተካከለው ችሎታው ይቀንሳል። ይሄ ሰው ልጅ ባህሪ ነው። ያንተ ሰው ይነዛልና በሚነዛበት ጊዜ ወይንም መርዳታ ፈልገው የሆነ ያልሆነው በሚያዙበት ጊዜ ፈላተ ሙዛሁ ማቆጥ ከሁለት ሰዓት ወይም ሁለት ወር በህይወት ቆይተው ያንተን በሚያዙና አላስፈላጊ ነገሮችን በሚናገሩበት ጊዜ ተመሳሳይና ተመቋያነት አይነት መልኩ ፈላተ ሙዛሁ ማቆጥ ቆጥ ብለህ እንዳታመናጨቃቸው ዋል። ቆጥ ማለት ምን ማለት እንደሆነ ታውቃለህ? ብዙዋኖቻችን ኡፍ የምትለው አካል እጭ ብለን ነው የምንተረጉማል። ላ እጭ አይደለም ማለት ምናሉ ወላጆችን ነገር በሚያዙበት ጊዜ ተበሳጭቶ እጅህን እንዲህ ማሁን እንዲህ ጣታችን እንዲህ ምናንቀሳቅሰው ነገር አለ አይደል? የሚቀጣ ማንቀሳቅ ብለን የምናንቀሳቅሰው እጅ ነገር ወላጆች ፊት ለፊት ላይ በሚሆንበት ጊዜ ክልክል ነው። ለምን? የንቀት መግለጫ ነው እና የናቀውን ሰው ነው በእጃችን ጣቶች እንዲህ ረገብ ባል ማለት እንደዚህ ምልክት አሳይተን ምናምን የምንለው የናቀውን ሰው ነው አይደል? ኢስላም ያንን እንኳን ለወላጆቻችሁ ማድረግ የለባችሁም። ወላ ተርሀርሁማ አርሰው ንግግር በሚያበዙበት ጊዜ ትእዛዝ በሚያበዙበት ጊዜ ኦ እሺ በቃ ብላችሁ ምልክታችሁን ከፍ አድርጋችሁ ምልክታችሁ እንዳትሰጧቸው በምልክትም እንዳታስገቧቸው በአነጋገር ስልጣችሁን ከፍ አድርጋችሁ ፎቅ ብላችሁ እነሱ ፊት ላይ መናገር የለባችሁም ማለት ወይ وقل لهما قولا كريما من ناجر خاص فلغة تزاق من ناجر بس بزي ونجر من تفلغ بس بزي قولا كريما لكنا لطيفا لغنا قالوا ما سكن يا اللباك أبشروا إن شاء الله من شكر الله بني الأرض أيضا بلاشو يتنطاق على وجه لسه ولاشو يتقربا أجلنا فوق سيارات وقلبات قلبات ونستقو أي قربا مرة الله طيب إيه يا نجر خلصناه በምልክት ደግሞ እንዳታስከፋቸው ዝለንድ ይለውቃል ምናለ ወቅት ሁለሁማ ጀናህ ኩሉ ሚን ራሕማ እንኳን እጅህን እያወራቸ ጣቶችን እያወራቸ የምታስከፋቸውና ናቅር ታደርጋቸው ቀርቶ ወላጆችህ ናቸውና ራስን አዋርደህላቸው ክንፍህን ዘርጋላቸውና አንተ ላይ ይረማመዱብህ አለ። አላሁ አክበር። ይሄ ሴት ነው ሎጂካል ነገረቶች እስቲ ማለት ማለት ነው ሰዎች መፈራት በሚፈልጉበት ጊዜ ምናቸው ነው የሚያንጠባሩ ተከሻቸው አይደል ላ ይሄ መፈራት ወላጆች ከዚህ ላይ መሆን የለበትምና ተከሻን ትቃረብላቸው አንተ ላይ ይረማመዱ ዘአለ መረማመድ ሲባል በተግባር የሆነ ነገር የሚሆን ነገር ሳይሆን ይሄ ማዕናዊ የሆነ ነገር ነው ለጭካት መዋደ ራስን አዋርዳ ስለዚህ አህዋን አህዋን ይህና ለእናንተ ውቀታችን ቢመጥቅ ሀብታችን የፈለገ ያህል ብሄድና ብበለጸግ ወደ ወላጆቻችን ፊትለፊት በምንቀርብበት ጊዜ ለወላጆቻችን እኛ የቤታቸውን ሰራተኞች ነን እንጂ ምንም ማንም አይደለንም። ለምን እኛ ጠቅላይ ሚኒስትር ምንሆን መንግስትም ምንሆን አለም ላይ ታላቁን ባለሀብት ብልጌትንም ምንሆን ምንም ምንሆን ምን ወደ ወላጆቻችን ስንመጣ የእነሱ የቤት ሰራተኞች ሆነን እግራቸውን ልናጥብ ቡና ልናፈላላቸው ነው እንጂ የሚገባው ራሳችንን ልናንጠባርና ልንቁረራባቸው በፍጹም አይገባ። ምክንያቱም መነሻችን እነሱ ናቸውና وقفض لهم ما جناح الكل رأسنا الله تعالى من الرحمن ومهن يلبس بنا لحاجة يكونوا كالنسو ورسك الجلال ويمكن لهم النال بالإخبارات ويمكن طبق يعم النال ولا جلتون عادة برم ولا جلتون راسون ذكذك عادة برم يلو النال بلا يكون عدو عدو عدو من الرحمن الله ثلاثنا عن تلب الجنة عزنو تنكواكو كندن البرم ዳግም ማንተ እርሱን የምትንከባከባቸው አዝነህላቸው ከእዝነት በተነሳ አንባብተን የምታረቅላቸው አለ። ወቁረብ ርሐምሁማ ከማ ረበያኒ ሰጊራ የበለገ ብታደግ ራስን ብታዋረ ብትቀድም ሀያትን በሙሉ ብታስተናግዳቸው የእነሱን ሀቅ ልትወጣ ስለማትችል ነገሩን ወደ እኔ መለስ ታደርገዋል። አላ ምን ወቁረብ ርሐምሁማ ከማ ረበያኒ ሰጊራ የወላጆችን ሀቅ ልወጣ ስለማልችል እኔ የምችለውን ያህል አድርጌላቸዋለሁና የወርቢ ትላንትና ሲያዝኑትኝ እንደነበረና በአዘንታ ተሞልተው እንዳሳደጉኝ ሁሉ ዛሬም አንተ እዘንላቸው ብላችሁ ዱዓ አድርጉ። እኔ ነኝ የእነሱን ሀቅ ልከፍል የምችለው እንጂ እናንተ በፍጹም አትችሉም አለ አላሁ ስብሓነሁ ወተዓላ። ለዚህ ነው አቡ ሁረይራ ረዲየላሁ አንሁ ወአርዳ كلما خرج ودخل فقال فكان يقول لأمه السلام عليك يا أمة رحمك الله كما رحمتني صغيرا. الله يا الناس السلام عليك يا الله السلام عن جلالهن فلان تناعي بالجنة اللازم شدك الله سبحانه وتعالى يجزن اللش ብለው ዱዓያ ደግላን ተሰሩ። ወቁም ሲገሙ ጭዱዓን ፈረና ደግላን እናትየው ደግሞ ሲመልሱ ምን ይላሉ? ወአለይከ ሰላም ያ ብነያ አክረመከላህ አረሂመከላህ ከማ ረሂምተኒ ወአክረምተኒ ከቢራ። እኔ ደግሞ ካረጀሁ በኋላ እንዳዘንከልኝና እንደተንከባከብከኝ አላህ ይዘንልህ አላህ ይንከባከብህ አላህ ይደድህ እያሉ ዱዓያ ደግላቸው ነበር። አይዋ ለአኪፋ ለወላጆቻችን ሀያታችንን በሙሉ ሰጥተን ብንፈጅማቸው ሀብታቸውን ልንወጣ እንደማንችል ሁላችንም የምናውቀው ነው። ዑለማው ሱምናው ወላጆቻችን ሀያታችንን በሙሉ ብንፈጅማቸው እንኳን ሀብታቸውን ልንወጣ በቁ በልጅነታችን ወፌ ቆመች ወደቀች እያሉ ያጫውቱን ድብ ማለት ተነስተን መረማመድ ስንጀምር ከዛ ስንውል ዱብ መሬት ላይ ስንል ብለው የሚደነግጧት ድንጋጤ አልኳን ልንከፍላቸው አንችልም። የዛ የደነግጧትን ክፍያ ልንከፍል አንችልም ብለው አልኳን ወልዶ አርግዞ ማሳደጉ ምናምኑ ይህ ከባድ ነገር ነው። ያችን እንኳን መክፈል አንችልም ይሉሃል። ታዲያ እኛ የከበደውን ሀቃቸውን እኛ ቸል ብለን ክብደትና ቦታ የማንሰጠው ከሆነ እጅጉኑ ተሳፍረናልና ራሳችንን ልንጠይቅና ራሳችንን መለስ ልናደርግ ይገባል። ወረብኩም አዕለሙ ቢማ ፊ ንፉሲኩም ልቡናችሁ ውስጥ ያለውን ምስጢር እኔ ነኝ የማውቀው። ለምንድን ነው ወላጆቻችሁን የምትቀድሙት? ለምንድን ነው እኔን በሐቅ ፍትም እኔን በወሒድ ሆናችሁ የምትገዙኝ? አሁን እውነተኛ ባሪያዎቻችሁ የኔን ትእዛዝ ለመረሰም ነው ወይ ሚባት ነው ስለሚለው የውስጣችሁ የማት አምላክ ኢንተኩኑ ሳሊሒነ ፈኢነሁ ካነ ሊልአዋቢነ ገፉራ እውነተኛ መለሱና አጠፋን አጠፋን ብለው ተውበት ለሚያደርጉ ወደ እኔ መመለስ ለሚያደርጉ ባሪያዎቼ ይቅርባኝነትን የምወድ አምላክ ነኝ ይላል አላሁ ዐዘ ወጀል። ወላጆቻችን በተቀደም ለማስነፈስ ብንሞክር አቃቸው ልንወጣ እንደማንችል እናውቃለን። አላሁ ሱብሓነሁ ወተዓላ የኛን ጉድለትና ተቅሲር አላህ ይምላበትና ለጥፋታችን አፉን ይበለን ነው የምንለው። እኽዋን ወአኽዋን ለወላጆቻችን ሀያታችንን መስጠት እንዳለብን ከአላሁ ዐዘ ወጀል ቀጥሎ በቃ ህይወታችን በሙሉ ለወላጆቻችን ማድረግ እንዳለብን እናምናለን። ለወላጆቻችን የሆነ ነገር በምናደርጉበት ጊዜ ለነገ እኔ ምን አለብኝ ብለን ማለት የለብንም። እነሱን ካስደሰትን፣ ለእነሱ ከኖርን፣ እነሱን ካረካናቸው አላሁ ሱብሓነሁ ወተዓላ ለእኛ ጉዳይ ደግሞ እሱ ይቆምበታል። ይህንን አስመልክቶ ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ወአርዳ አንድ ጀርዱ ሰሩ። በዑስማን ኢብኑ አፋን ረዲየላሁ ዐንሁ ዘመን ላይ የአንዲት ቴምር ዋጋ 1000 ዲርሃም ሆነ። ጠይብ 1000 ዲርሃም ቴምር ለሽር ካላቸው 1000 ዲርሃም ዋጋ የሚያህል ከባልና ገረታታት ቀን እናትለው ጁማር ፈልጋለሁን ብላ ጠየቀቻቸው። ጁማር ማለት በቴምር ግንድ ስር ስሩ ላይ የምትገኝ አንድ የምትጣፍጥ የምትበላ ነገር ናት። እንሰት አካባቢ ላይ የሚኖሩ ሰዎች ያቋጣለች። እንሰት ሲቆረጥ አምቹር አናት ላይ የሆነች የምትበላ ሽከሽ የምትል ምጣፍጥ ኬክ ነክ ነገር አለች። እና ጁማሬ የሚባለው ነገር ከዚያ አንድ ነገር ነው። ገንዱ ስር ላይ መካከል ላይ የሚኖር ነው እና የግድ ያንን ለመብላ ያንን ለማውጣት ቴምሩ ተገድሶ መጣል መቻል አለበት። እና ዘይድ ኡሳማ ኢብኑ ዘይድ ረዲየላሁ ዐንሁ ቴምሯን ገድሶ ጥሎ ያንን ጁማር አውጥቶ ለእናትየው ሰጠ። ያኔ ጓደኞቹ ምን ብለዋል? እንዲህ ማ ሐመለከ አን ተፍዐለ አን ተስነዐ ሃዛ፣ እንዴት አድርገህ ማን ነው እንደዚህ አድርገህ ቴምሩን ገድሰህ እንድትጥል የገፋፋ ምንድን ነው? የቴምር ዛፍ መወደዱ እየታወቀ ብለው አላቸው። ምን ብለዋል? ፈኢነ ኡሚ ሰአለትኒ ዛሊክ ያኒ ጁማር ወላ ተስአልኒ ሸይአን አቅዲሩ ዐለይህ ኢላ አዕጠይቱሃ። አላህ እናቴ ጁማር ናፍቆኛል ብላ አለች። የቴምር ዋጋ እንኳን 1000 ዲርሃም አይደለም 1 ሚሊዮንም ቢሆን እናቴ የሆነ ነገር ጠይቃን ያንን ነገር ማድረግ እየቻልኩኝ አላደርግም ብዬ ለማለት እስቲ አይፈቅደውም፣ የእናቴን ፍላጎት ለማሟላት ብዬ ነው ገንድሽ ጣልኩት አለ። አጀብ ነው። ጁማ ጉባለ ያስባ ነገር ምናልባት እኮ ግማሽ ሩብ ሜትር ብትሆን ትንሽ ነገር ናት። ያችን ሩብ ሜትር የምታክል ነገር አንድ ጊዜ በሽከሽ አድርጋ በልታ አልሐምዱሊላ ለማለት ያህል ጁማ ፈልጋሉ ብላ ስትለው የአንድ ሺ ዲርሃም ቴምር ዛፍ ገንድቶ ጣለ። ዛሬ ወላጆቻችን ለሚጠይቁን ጥያቄ ስንቶቻችንን መልስ እየሰጠን ያለ ነው? ምናልባት ወላጃችን የሆነ ነገር ፈልጓል፣ 1000 ብር፣ 2000፣ 3000 እዳ አለብኝና ላኩልኝ ብሎ እየጠየቀ ወላጃችን ወላጆቻችን በእዳ ተይዘው እያለ ለእነሱ ለመላክ ተፍተን ስንቶቻችን እዚህ ፋሽን የብሎች ሆነን አንዱ ፋሽን አልፎ ያንን ተከትለን ስናበቃ ሌላ ፋሽን በሚመጣበት ጊዜ ያንን ፋሽን ደግሞ ለመከተል ሌላዎች የምናወጣ ስልኮቻችንን። ሳምሲንግ ሞባይል ሲመጣ የመጀመሪያው ልጆች እኛ ነን። አይፎንም መጣ የመጀመሪያዎቹ እኛ ነን። ኖት የሚባለው መጣ የመጀመሪያዎቹ እኛ ነን። በልብስም በወርቅም በጨርቃጨርቅ በመሰሉት ነገር ላይ ወጭ በምናወጣበት ጊዜ አንድ ሀብታም አያሳዝነንም። ወላጆቻችን ግን የተወሰነ ነገር በሚጠይቁበት ጊዜ እንጠርጥታለን፣ ያሳዝነናል። ለምንስ ምን አለኝ እኔ ወጣሁት እኮ ህይወቴን ለመቀየር ነው እንጂ እነሱን ለመደለብ አይደለም ብለን የምንል ብዙዋኖች ነን። እነሱ ቢላክላቸው ቢላክላቸው ለምን አይጠቅሙ ናቸው የምንል ብዙ ነን። ትላንትና ግን ወላጆቻችን እኛ ያጣጡ ወላጆቻችን ለኛ ብለው ሲለፉ እኛ ልጆች ቢበሉ የማይጠግቡ ናቸው ይበቃቸዋል ዛሬ ምግብ አላዘጋጅም ብላታካለች እናታችን አበደን ወላህ ያጣጡ አባታችን እኛ ልጆች ቢለብሱ ለምላቸው ላይ ደምናርጥ ነው ስለዚህ በቃ ይሄን አመት ሳይለብሱ ይለፉ ብሎ ያጣጣ አባታችን አጥሞሮ የለም አይሆን ስላምና እኛን ሳይተረቹ እንዲያው ወላጅ በጣም ደስ ከሚለው ነገር ለልጆቹ የሚያወጣው ወጥ ነው የሚያረከው አላህ ሌላ ነገር የለም ወላጅ ጠይቁ ምን ወጥ ስታወጣ ነው ለማን ወጥ ስታወጣ ነው የምትደስተው ብለህ ብትጠይቀው ወላጅ የሚመልስልን ለልጆቼ ሳወጣ ብሎ ነው የሚመልሰው ኢዘን ወላጆቻችን ለእኛ ወጥ በሚያወጡበት ጊዜ እየተደስቱ ለነሱ የሚያስፈልጋቸው ነገር ፋሽን እያስፈልጋቸው ታማው አጥቂት እያስፈልጋቸው ሩባቸው መብላት እያስፈልጋቸው ተርቶ መጥበስ እያስፈልጋቸው ጫማ ሳይኖራቸው በሸበት እየሄዱ በበረባቸው እየሄዱ በበጣ በቸርቼ እየሄዱ እኛን ሲቀልቡ ሲያሳድጉ ሲለፉ ነበር። ዛሬ ግን አበዝች ወር ላይ 1000 ወይም 2000 ኢትዮጵያ በመጣል እናደርግላቸውና በሶስተኛው ወር እንደደውል አረውልሽ ነገር ቸግሮኛል ልጅ እንደው ምናምን ካልተ ብለው አምና ለፈው ዙራ ገደሩን ተምጥቶ ምናምን ብዙ ነገር ከራ ምክንያት ከደረሩ በኋላ ትንሽዬ ብራ አብረው መንዱሩበት ግን ኢንሻአላህ ያስተን በታሩ ሰሞኑ ስራ ፈጭ ነበር ምናምን ለምንዘጋና ከጓደኞቻችን ጋር ቁጭ ብለን ታናፍ ወላጆቻችንን የምናማ ብዙነን አላህ ይቅር ይበለን ወላሂ አላህ ይቅር ይበለን ቢላከላቸው ቢላከላቸው የማይጠሙ ሁሌ ላቂ ላቂ ላቂ ነው የሚሉት እኔ ያረኝ ገደልኩ መስሏቸዋል ወይም ብሩ ከተላከተው ሁሉ ብር የሚሆን መስሏቸዋል ብርን ማፍስ መስሉ ይመስላቸዋል ብዙ የምንል አለን አላህን እንፍራው ወላሂ እኛ ከምናገባው ከምናስገባው ከሽጋ በየወሩ ለወላጆቻችን 1000 የኢትዮጵያ ብር እንወርፈላቸው ይከብዳል አይከብድም ኢነማ ያከበደው የኢማናችን ጉድለት የአላሁ ስብሓነሁ ወተዓላ ፍራቻ ውስጣችን ላይ ያለመኖሩ እንጂ አይከብድም። ትናንትና ወላጆቻችን የሰሩትን ስራ ሁሉ በእኛ ሁሉ ላይ ነበረ ሲያሳርፉ የነበሩት ልፋታቸውን በሙሉ እኛ ላይ ነበረ ሲያሳርፉ የነበሩት ምናልባት ደሞዝተኛ ከሆነ አባታችን 1200 ብር ይዞ መጥቶ እስከሚቀጥለው ወር 1200 ብር በእኛ አልቃ ተመድሮ ነበር ሲያኖረን የነበረው ሳ ዛሬ ግን እኛ 2000 ሪያል ሺ5 እናስገባለን 1000 የኢትዮጵያ 200 ሪያል በየወሩ ለወላጆቻችን መቁረጥ ከብዶን በሶስት ወር አንዴ 1000 ብር በአምስት ወር አንዴ 1000 ብር እየላክንላቸው እነሱ ቢላክላቸው የማይጠግቡ ናቸው ብለን ስንል አናፍርም። አላሁ ሙስተአን አሸዋ ኢላላ የወሩል ፉአድ አልዘወር አድዑ ኢላሃ ሊአጅልኩም ቢኩል ኸይር አጣጥም እና ድሩ ስላላችሁ የአቅም ጉዳይ ሆኖ ግድ ሆኖ እስልምና ሃይማኖት በመጥለውበት የለም እስልምና ሃይማኖት እናንተ በሃይማኖት ወላጆቻችሁ ባከነ ተያያችሁ እነሱ ክርስቲያኖች ናቸውና አንተ ሙስሊሞች ናችሁ እንዳትዷቸው የሚል የመሰላቸው ብዙዎች የሚያነሱት ጥያቄ ነው። ለወላጆቻችን መርዳት ይፈቀድልናል ወይ እንደዚህ ማለት ይፈቀድልናል ወይ በእያሱ የሚያነሱት ጥያቄ አለ። አልጀዋብ እስላም የሚለው ወላጆቻችሁ ክርስቲያኖችም የሆኑ ሙስሊሞች የወላጅነት መብት አላቸውና ሀቃቸውን ልትወጡ ይገባል ሲል አላሁ አዘ ወጀል። ይህና ለእናንተ ወላጆች በተለይ የክርስቲያን ወገኑ ክርስቲያን ወገኖቻችን የነበሩ ወንድምና እህቶቻችን ወላጅ ትናንትና ለእስልምና በክርስትና ሃይማኖት አብራችሁ በምትኖሩበት ጊዜ ስትርሏቸው ነበረ። ዛሬ ለእስልምና ሃይማኖት በምትመሩበት ጊዜ እነሱ ክርስቲያኖች መሆናቸው አረከሳቸውና ከኢብራሂም አለይሂ ሰላም ወላጅ የበለጠ እርሶች ናቸው። አጋደን አይደሉ የኢብራሂም አለይሂ ሰላም ወላጅ ምንም እንደነበሩ ተቃለች የጣዖት አምራች ጣዖትን የሚያከፋፍል ነጋዴ አንድ። ሁለተኛ ደግሞ ኢብራሂም አለይሂ ሰላም ተውሂድ እንዳያስተምሩ ጠንቅ ነበሩ። ሶስተኛ ኢብራሂም አለይሂ ሰላም ወደ እሳት እንዲወረወሩ ያስተባበሩ የነበሩ መጥፎ ሰው ግን ኢብራሂም አለይሂ ሰላም ወደ እስልምና ሃይማኖት እንዲገቡ እስላሙ እንዲቀበሉና አቁ ትክክለኛው መንገድ እንዲይዙ ያስተምሯቸው ሲሞክሩ ከቆዩ በኋላ መጨረሻ ላይ አልቀበልም ብሎ አራቢቡን አንተ አራቢቡን አንተ አን አጀት ያ ኢብራሂም ለኢዛም ተንተጅ ለአርጉመነተ ወእጁድኒ ወልያ ብሎ ሲላቸው አንተ ኢብራሂም ሆይ ስለ ጣዖቶቼ የፈለግከው መናገር ጀመርካል፣ እነሱን በክብሩ ማየት ጀመርካል። ከአሁን በኋላ ስለ ጣዖቶቼ ማውራትን ባታቆም ስለ ጣዖቶቼ ክፉ አመለካከት አለህና ክፉ ሀሳብን መጥፎ ሀሳብን መስጠት ባታቆም እወግረሃለሁ እና ትወግረሃለሁ። ዘንውጣ ከቤቴ ከአሁን በኋላ አይንክን ማየት አልፈልግም ብለው ሲያባርሯቸውን ሲያባርሯቸው ኢብራሂምን አለይሂ ሰላም ኢብራሂም ምንድን ነው ብለው ያለ እኔም ተሳስቻለሁ እናንተ ያአበት እያልኩኝ መለማመጤ በፍጹም ተሳስቻለሁ። አይገባህም፣ ሙሽሪክ ነህ፣ ካፊር ነህ፣ ሙጅሪም ነህ፣ እርኩስ ነህ ብለው አይደለም እነማ ምንድን ያሉት ቃለ ሰላሙን አለይከ ተአስተግፊሩ ለከ ረቢ ኢነሁ ካነ ቢ ሐፊያ። አባቴ ሆይ አንተ ላይ የአምላክ ሰላም አምላኬ ይቅርታ እጠይቅልሃለሁ ይምርህ ዘንዳ አምላኬ እኔን በጣም የሚወደኝና የምለውን ሊቀበለኝ ዝግጁ የሆነ አምላክ ስለሆነ ለእኔ በጣም አዛኝ ነውና ምኞቴን ያሟላልኛል፣ ዱዓዬን ይቀበለኛል የሚል ተስፋ ስላለኝ ዱዓ አደርግልሃለሁኝ ብለው ሊተረኝ አየ። ስለዚህ ኢብራሂም አለይሂ ሰላም ያንን ሰውዬ የአበት እያውጡት ሲለማመጡ እስላምን እንዲቀበሉ ሲያስተምሩ ከቆዩ በኋላ እንደው ቢሆን ኖሮ አባትየው ልጅ አንተን በእምነትህ እኔም በእምነቴ በዚሄ ይሻላል እምነቴን አትንካ ምስትን አነካ ማለት ነበር የሚጠበቅባቸው። ግን የአባትነትን ቦታ አሳፍተው የልጅነትን ቦታ አሳፍተው ወልኩርኒ መድጋ ከቤቴ ውጣ ከአሁን በኋላ አይንክን ማየት አልፈልግም የሚል መጥፎ መላክተሩ ኢብራሂም አለይሂ ሰላም ስሜታዊ ሆኖ እኔም ተሳስቻለሁ ብሎ ክፉ ቃላት እንደሚተናገራቸው ማለት የፈለጉት እኽዋን ዋአኸዋት እስልምና ሃይማኖት በእምነት ስለተለያያችሁ እነሱ ለእነሱ የሚገባቸውን ሀቅ ልታቁ የሚገባል እንዳትረሏቸው ብሎ አለ። ወላጆቻችንን መርዳት አለብን ክርስቲያኖችን ቢሆኑ ግን እነሱን ልንረዳቸው የሚገባ ከሃይማኖት ጋር ባልተገናኘ መልኩ ነው። ሃይማኖት ነች ነገር ባህል ነች ነገር በዞሆኑበት ጊዜ እዛ ውስጥ እጃችንን ልናስገባ አይገባ። ለምሳሌ ልበላችሁና ፋሲካ ነው፣ ገና ነው፣ ብር ላኩልን፣ እንደዚህ ነው እንደዚህ ነው፣ ለመስቀል ሞቻ፣ ለምንድን ነው ጽዋ ማጠጫ፣ ጠበል ምናምን ብለው ቢሉ በእነዚህ ነገሮች ላይ መተባበሩ አስፈላጊ አይደለም። ሸሪአ ይከለክለዋል፣ ሐራም ከዚህ ውጭ ባለ ዓለማዊ በሆነ ጉዳይ በማህበራዊ ጉዳይ ወላጆቻችን መንከባከብና መካደም ግዴታችን መሆኑን ሊታወቅ ይገባል። ለሙስሊሙም ቢሆን ለክርስቲያኖቹ ቢሆን ሊረዱ ይገባል ነው الله سبحانه وتعالى ለሰማኑ የምንተከም ያድርገን እያል የወላጆቻችንን ማንነት ተረድተን ወላጆቻችንን የምንከባከብ ሰዎች ያድርገን በተለይ በረመዳን ወር ላይ ንሱን ተንከባክበንና አስተደን ዱዓቸውን የምናደርግ ሰዎች አላህ ያድርገን እነሱንም እኛንም ረመዳን የመጣው ብለን እንዳባውት ነው ሁሉ በሰላም አድርጉንና አብራቸው በደህና ተቀበለነው በደህና አስተናግደን የምንሸኘው ያድርገን እያል የዛሬ ፕሮግራሜ በዚህ አፍቷል። አስአሉ ላህ አልዓዚም ረብ ልዓርሽ ልከሪም አንያዕጢመና ምን ዘለም ወአንወፊቀና ብልቀውሊ ወልዓመል